ይሄ ሰው ተቆጣ እሱም ደሞ እንደሚሸማቀቅ ሲያዩ እንግዲህ ስብሰባ አረጉ። ስብሰባ ሲያረጉ ደሞ ስፋናላ አባስ ደሞ ይገመተ ምንድነው በቃ ዛሬማ የኔ ነገር ሊናገር ነው ብሎ ገመተ ማለት ነው። ከዋና ስነግራችሁ ሼህ ሰይድ ሙስጠፋ ላይ ላይ ነው የተማርነው። እና እስከዛ ሰዎች ሰበሰባቸው እስኪ ሱረተን ነስር የወረደበት ምክንያት ምን ትሆን ብሎ ጠየቃቸው። አንደኛው ወገን አረ ይሄማ እንደ ዑመር ምን ሆነ ነው እኮ ቀላል የታወ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሞክሼ አንወሳህለን ወመርሐበ እና ይሄማ እንደ ዑመር ወጣ ምን ሆነ ነው ምን ነጥቶት ነው ይሄ ሀገር ያወቀው አይደል እንዴ ሁሉም ያወቀው እንዴ ሱረተን ነስር ፈስር ይላሉ አለ። እሺ አላወቀ ጠይባ ሁለተኛው ደግሞ ምን አለ ይሄማ የታወቀ ነው በቃ መካ እንደሚከፈት ከዛ ወከዛ ስለሆነ ይሄ ቀነገን ተብሎ ሁለቱም ቆጫሎ ማለት አባስ ረዲዋኑ ደሞ ተጠይቀ ዑመር ደሞ አባስ አንተ ምን ትላለህ እኔ ከነዚህ ሁሉ የጸዳሁ ነኝ ይሄ ሱረተን አስር እንደዚህ አይደለም ማአናዋ ሱረተን አስር ምታስመለክተው የነብዩ ረሱል ሰለላሁ ዐለይሂ ወሰለም ወህይ በቃ ያኔ ዲንን እስላም ግብ እንደመታና ወህይ ደሞ ከአሁኖት እንደሚያቆም የረሱል ሰለላሁ ዐለይሂ ወሰለም ደሞ ሞታቸው እንደቀረበ የሚያመለክት ነው። እና ይሄ ነው እንጂ ስለተና አሰትልቁ ማአናው የነብዩ ረሱል ሰለላሁ ዐለይሂ ወሰለም ህልፈትን ወይም ደግሞ እሳቸው ወደ አህራ መቃረባቸውን አባስ ረዳኑ ፈሰሩ። ዑመር ኢብኑ ኸጣብ ደግሞ ማሻአላህ ይሄው ከናንተ ልጆች ወይም ከናንተ የበለጠው ማን ነው ብሎ ሲጠይቃቸው ያ ጊዜ ሰዎችን አሳምነው አባስ ረዳኑ በ18 አመታቸው ፓርላማ ላይ አሁን በኢትዮጵያ ሰው የሚዋጋበት ማለት ነው ፓርላማ ተቀመጡ ሁላችሁ። እና ወላህ ያለኝን አካፍልኳችሁ ካጠፋሁም ከቸኮልኩም አፈሉኝ መልካም አዳር መኝላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማይፈሪ